شفن آهردی و یا تو تنکه هانه جره تنقل آهب ساتا هل بینه جره تنقل آهب ساتا هل بینه ودان چی مدوان ده خواب جایو ያባቱ ዳለ ልጅ ይባል ነበር ደሮ ያባቱ ዳለ ልጅ ይባል ነበር ደሮ ባያት ዳገበው እኔ ማዘንድሮ ባያት ዳገበው እኔ ማዘንድሮ ያባቱ ዳለ ልጅ ይባል ነበር ደሮ ያባቱ ዳለ ልጅ ይባል ነበር ደሮ ባያት ዳገበው እኔ ማዘንድሮ ዋርዳም ናገቻ ካለም ደምማቀ እንዳንቻለ በቆ አይቼ ማላውቀ ዋርዳም ናገቻ ካለም ደምማቀ እንዳንቻለ በቆ አይቼ ማላውቀ ዋርዳም ናገራጃ ካለመደማቀ እንዳንቻለ